ለስላሳ ጥያቄ አይመጣም። እንደ ፋንታ እንደ ፔፕሲ እንደ ምሪንዳ አይደለም የሚመጣው። ማይክ ፍሪ። السلام عليكم ورحمة الله وبركاته. مجمع مريم هاي كي يسمعك هنا مجمع. يسمع؟ اوكي. بترفع اندي تعدرات شو اندي طوالات شو. تلان تلان تلان تلان بان لفو على قباه ومكداتو. ايه بتسب. ايه انا قد اي انت نبره. انجلي عفوا تطوكم يا نبر بلوال لنتن. انا هون الجنة انا الساوت قلني لما فرد سايوان. ዝም ብሎ ከሚያልፍ እንትኑን አትሊስት እንኳ ግማሽ እንኳ መልስ ቢሆን ቢነገር ሌላውም ተምሮበት ቢያልፍ ከሚል አንጻር ነው ያነሳሁት። ኡስታዝ በዚ አይነት ከሆነ ለሌሎቹ ላይ ለመፍረድ ያለን ዳኞች የተጠቆሙ አሉ። አለምና ኡስታዝ ኑር ሁሴን ሀኑት አሉ። እንዴት ነው እኔ ዝም ብዬ አትሊስት አንድ ሁለቱ ልመልስ ዝም ብሎ ከሚያልፍ ኡስታዝን ነው የምጠይቅ ያለሁት። ኖ ከሆነ ኖ ነው ወይም አንዳንድ ከሆነ ኦኬ። እንግዲህ ኢንሻላ ክፍተቱን ለመዝጋት ያህል ነው። እነ ረበኩ አዕለሙ ቢመን ضل የባድ መክረጅ እንግዲህ እንደተማር ነው የተጅድ ሰዎች ያው አላህ ስብሓነሁ ወተዓላ እሱ በተሳሳቱት በጠሙ ሰዎች እሱ የውስጥ አዋቂ ስለሆነ እነሱን ሲናገር ግን ቢመን ደለ ካለ በዳል መክረጀ ዳል ከሆነ ግን ደል ያው ማመልከት ነው። ይሄ ግን አመልካች አይደለም። ይሄ መጥመም ነው። ضል ይሄ ይሆናል ማለት ነው የመጀመሪያው ጥያቄ። ሁለተኛው አበሰ ወተወላ። አበሰ ሲል እንግዲህ አጨፈገገ ፊቱን ኮስተር አደረገ ሲል፣ አበተ ካለ ግን መጫወት ነው። አበት አላህ ስብሃነ ወተዓላ አላህ መሬትና ሰማያትን አበተን አልፈጠረም። ለአንድ ነገር ሲባል አበት መጫወት ማለት ነው። በጨዋታ ለዛዛት አላህ አልፈጠረም ሲል አበት የሚለውን ይጠቀማል ማለት ነው። በሳ በሲን ሲሆን ማጨፍገግ ይሆናል። ከልፈራሽ መብሱስ በስ መበተን መርጨት ሲሆን ይህኛው በስ ግን እርግጠኛ አይደለሁም ማዕናው መቆፈር ነው ማለት ነው። እሱ ላይ ወርዱን እርግጠኛ አይደለሁም። በዚህ መልኩ ይሆናል ማለት ነውና መብሱስ ብሎ ከቀራው ከቁርአኑ ከተቀመጠው ውጭ ይሆናልና ትርጉሙ ይበላሻል። ለዚህ ነው ኡስታዝ ይህንን ያመጡት። በጣም ትልቅ እንትን ነው። አንድ ሰው ዝም ብሎ ቁርአን ተነስቶ እያጨማለቀ ቢቀራው አንዳንድ ጊዜ ከቁርአኑ ውጭ ሆነና ትርጉሙን ቀይሮ በጣም በሚያስደነግጥ ሁኔታ የምንሰማበት ሁኔታ አለ ማለት ነው። ቁርአንን ከሼህ ሸፈዊ ወስዶ የማይቀራ ሰው ችግር ሁልጊዜ አለበት ማለት ነው። ወባረከላሁ ፊኩም። ይሄን ይመስላል። ማይክ ፍሪ። ማሻአላህ አቡ አኒስ፣ እውነት ክፍተቱን ሸፈንክ። ክፍተቱ ተሸፈነ፣ አለበዚያ ይህን ጥያቄ ሳይመለስ ወደ ሌላ ለማለፍ ሀሳብ አልነበረኝም። እውነቴ ነው፣ ግን ትክክለኛው መልስ ነው የተሰጠው። ضل ደለ በጣም ልዩነት አላቸው። አበሰ አበተ በጣም ልዩነት እንደሰማችሁት። መብሱስ ያው እንዳለው ነው አቡ አኒስ። መብሱስ ግን ለምሳሌ ወቡሰት ልጅባሉ በሳ ካልን ያኒ እንተሸር ሰሪዓን፣ ይህ መብሱስ ከሆነ ማለት ነው። በሳ ግን ተፈተተ ያኒ ፈራረሰ። ያኒ ለምሳሌ አሁን እንትኑ ተራራው የውመል ቅያማ ሲሆን ወቡሰት ልጅባሉ በሳ ያኒ ፉቲተት ማለት ያኒ ተሰባብሮ አሸዋ ሆነ። የተራራ የምታዩት ሂማላይ ማውንቴን አላህ የዱኩህ ደክ፣ ከዛ ወደ አሸዋ ወደ አፈር ወደ አመድ ነው የሚሆነው። ይህ ማለት ነው በስ። መብሱስ ግን ያው አቡ አኒስ እንዳለው መብሱስ ያኒ ለምሳሌ እንትኑ ቢራቢሮ ነው የምትሉት፣ ቢራቢሮ ከልፈራሽ መብሱስ ቢራቢሮው ልክ ለተሰረጨ በየቦታው ልክ እንደ እብድ እንደዚህ ሲዞር ሲዘዋወር እንደዚህ የየውም አልቂያማ ሰዎቹ ከቀብር ሲነሱ ልክ እንደ ቢራቢሮ መንገዱ የጠፋበት እንደ እብድ እንትን ይሆናሉ። ስለዚህ ትርጉሙ በጣም በጣም ልዩነት አለው። አቀራሩ እነቴ ነው። ተፍሲር ከመማር በፊት ህፍዝ ከመሐፈዝ በፊት ተጅዊድ ከመማር በፊት ሁሉም በሳጥን ውስጥ አስቀምጣችሁ መጀመሪያ መላሳችን መጽዳት፣ በተለይ በተለይ ቁርአን መጋዚን ብታነብ የፈለከው አድርግ፣ ጋዜጣ ብታነብ የፈለከው አድርግ፣ ላኪን ቁርአን በመጀመሪያ ደረጃ፣ ሐዲስ በሁለተኛው ደረጃ። ላቡዳኒ እነዚህ አስር ፊደሎች መጀመሪያ የተማራችሁ ስሱ ነው። እኔም ኢብኑ ጀማል መጀመሪያ እዚህ ሳስገባ እዚህ አኒአት የቁርአን አስተማሪ ሲሆን መጀመሪያ በሱ እንዲጀምር ነበር። በሱም ጀምረዋል እሱ አልሐምዱሊላህ። ስለዚህ እነዚህ አስር ፊደሎች ተ፣ ሲን፣ ሳድ፣ ሁሉም ሲን ነው የሚባለው ላኪን የተለያዩ ናቸው። ገይን፣ ቃፍ፣ ስንት ሆኑ? አምስት። ዳል፣ ዳድ፣ ሰባት። ከዛ በኋላ ሲን ሳድ ብለናል፣ ጊን ቃፍ ብለናል። ከዛ በኋላ ዛል፣ ዘይ፣ ዛል። እነዚህ አስር ፊደሎች በደንብ ማወቅ አለብን ለማለት በዚህ የጀመትኩል። አሁን ግን ክፍተት መዝጋት የሚባል የለም። አቡ አኒስ አሁን ከሱረት ከጁዙ ተባረክ ነው መልስ መመለስ አለባቸው። የተሰጣቸው ሆምወርክ እሱ ነው። እሺ፣ ሁለተኛው ጥያቄ هناك سورة عند سورة اللي بجزء تبارك عند آية اللي بزا سورة عين لو ودك أبت سو ويم عين إن داي ودك أبه بله مكلاك ليا متارقات آية لك تياك ولد قمو بجزء تبارك عند سورة اللي عند آية اللي بزا سورة عند آية اللي አይን የወደቀበት ሰው ይህችን አያደጋግመህ ትቀራበታለህ፣ ወይም አይን እንዳይወድቅብህ ከፈራህ ደግሞ ይህችን አያደጋግመህ ትቀራለህ። ለምሳሌ በተሰበሰበው ሰው ስትገባ፣ በምትጠረጥራቸው ሰው ስትሄድ፣ በሐሰድ ያላቸው አይን የሚያወድቁ ሰዎች ብለህ የምትጠረጥራቸው ከሆነ ይህችን አያ ትቀራለህ። ይህች አያ አይን የሚለው ትልቁ በሽታ ቢኢዝኒ ረቢ የምትከላከል ነች። በየትኛው ሱራ ነው የምትገኘው? አያውስ ምን ይላል? ይህ ነው ጥያቄው። በደንብ አድርገን የፈሰርኳት አያው ምን ትባላለች? ምንድነች? በየትኛው ሱራ ትገኛለች? ኸላስ ማይክ ፍሪ። እንደገና ልጨምርላችሁ። እንዲያውም ነቢያችን ሳሰለም አንድ ጊዜ ከቤታቸው ሲወጡ ቁረሾች በአይናቸው እያዩ በአይናቸው ሊጎዱዋቸው መከሩና ትንሽ ነቢያችን እንደመወላገድ ነገር ሲሄዱ ትንሽ ወደ ቀኝ ወደ ግራ ማለት ጀመሩ። ምክንያቱም አይን የሰው አይን የቁረሾች አይን ስለወደቀባቸው ማለት ነው በዛ ጊዜ። ላኪን ይህች አያ ከቀራሃት አይኑ ራሱ ተቀርፎ ይሄዳል ማለት ነው። ማሻአላህ። ዙበይር የድሮ ዙበይራችን ነህ ወይስ ሌላ ነው? ዙበይር ማን ነህ? ዙበይር የጠፋብን ዙበይር አለ እሱ ነው ወይስ ሌላ ዙበይር ነው? ዙበይር ማን ነህ አንተ? ኖ ኦኬ። ዙበይር ማይክ ላንተ። እርግጠኛ ነህ ትመልሳለህ? እሺ፣ አንድ ጊዜ ነው እድል። ማይክ ፍሪ ላንተ። ወንድሞች እንደዚህ ሲሆን ቀጥታ ቀይ መስጠት ነው፣ አትዘገዩ። እሺ፣ ጨርሶ ይሄ ነገር ማይክሮፎን አይደለም አሁን የያዘው እሱ። እሺ ማይክሮፎን አስተካክል ወንድማችን ዙበር የሚመልሰው አለ አንዲት ሱራ አለች በጁዙ ተባረክ በውስጧ አንድ አያ አለች ለአይን የምትሆን እሺ ማይክ ፍሪ من نو زبير مايك هاي سراميال مايك بتشرسو هاي السمام لكن ده كبره رمي متاونا اهون الجهة التوتا مايك هستكاك المجمرة مايك فري السلام عليكم ورحمة الله وبركاته سورة القلم آية خمس آية خمسة أسكا خمسة أولاد أعوذ بالله من الشيطان الرجيم وإن يكاد الذين كفروا ليزلقونك بأبصارهم لما سمعوا الذكر ويقولون إنه لمجنون وما هو إلا ذكر للعالمين መልሱ ኤክሰለንት ነው መስ ለይዝሊቁነከ ከማለት ለይዝሊቁነከ ብትዩ ነው የተጻፈው ስለዚህ በሱረት አልቀለም ኑን ወልቀለሚ ወማ ይስጥሩን ያኒ የመጨረሻው ገደማ አያነች ወን ይካዱ ለዚነ ከፈሩ ለይዝሊቁነከ ቢአብሳሪሂም እነዚህ ኩፋሮች በአይናቸው አርጎ ሊያጠፉህኮ ይሞክራሉ ያኒ ይሞክራሉ ብቻ ሳይሆን ሊያጠፉህ ነበር لما سمعوا الذكر ويقولون انه لمجنون يعني انتن قران سيسمو بحسدنا ان بطلاچا بعيناچو ليطفو نبر وما هو الا ذكر للعالمين قران كو الله قال نو انجي انتن ادلم نسو جن بحسدنا يتنسى بعيناچو ان يچ ايا ماننياوم مانم عالم رقيا ميادرغسو عين يودقت بتسو يچن ايا سايقرا ايالفم اوكي حفزوات وندموش للجه لوندمه لاباته لراسه لنفسه زنبله بقى تقراله اندغنا بزي انتنو بوها زمزم كهونه بتام قنجو نو توتوتو بلهيچن قرته اندغنا بزيت زيتون توتوتو بلهين قرته ليلام ايا چمره عين لوودقبت ويم كعين يفراسو قنجو نش بلن تمرنال እሺ ወደ ሶስተኛው ጥያቄ እንሂድ እንግዲህ መጀመሪያ ኡሙ ኢማን ነች መሰለኝ አንድ ምሉ ነጥብ አገኘት እሺ ሶስተኛ ጥያቄ ይህችን አያ ስንፈስር الذي خلق سبع سماوات طباقا የምትለው አያ ስንፈስር አንድ ነገር ጠቅሰን ነበር ስለ ሰባት ሰማይ ነው የሚናገረው እንግዲህ ኦኬ እንግዲህ ይቺ በሱረት አልሙልክ የምትገኝ በሱረት ተባረክ تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياه ليبلوكم ايكم احسن عملا الذي خلق سبع سماوات طباقا ይቺን سنገልጽ ይቺን ነገር በደም ባርገን ተንተነን سنገልጽ ይገንትኑ ሌላ አያ ከሱረት الرعد ጠቅሰን ነው የገለጽናት الله من يلال الله الذي رفع السماوات بغير عمد ترونها يهيچن آيا انديت تفسرالچ كيف تفسرها شي يهيچن آيا كيف يهيچي اهون يانبوك الله الذي رفع السماوات بغير عمد ترونها فسرت قلصات شيخو اندقلصا مايك فري جباچو ወይሳል ገባችሁ እና ይህችን አያ ፈስራት እንደ ተፈሰረችውና ምክንያቱም ሱረት ተባረክ سنፈስር የተገለጸች አያ ነች الله الذي رفع السماوات بغير عمد ترونها ማይክ ፍሪ Thank you. አላህ ሰማይን አቆማታል እናንተ በመታዩት እንትን ማለት ነው እኛ አናየው እንጂ እንትን በማናየው መርክ ማማርኛ ጠፍቶብኝ ነው እንትን ሰማይ አመልክ አቆማታል ማለት ነው ሰማይን አለመሰሶ አቆማታል ማለት ነው በገይር አማድን ተራውና ማለት እኛ እናየውም እንጂ በማናየው መልክ አርጎ አቆማታል ማለት ነው ሰማይ ማለት ነው ሰላም አለይኩም ጂ መጀመሩት ያው ያ ይሆኔ ቀይስጡት ሁስና አባሩት ከዚሩ መሰሶ ብሎ ጨመረለት እሺ ፕሊዝ ፕሊዝ አኑታ ሬድ out kazi abarrut shi okay majamara malsu mulu adalla malsu zak malsu yemtmalsu kona turu adabezia ine malsu wallahu gimash natib isettal shi okay engidi allah alladhi rafa wem lela li malsu yemchilale abu anis wa ustad nur hasan أبو أنيس أوكي السلام عليكم ورحمة الله وبركاته الله سبحانه وتعالى الله الذي خلق السماوات والأرض بغير عمد ترونها أبا بارو الله سبحانه وتعالى بعد بقول مريتنا سماوات فطرو يعلى مسسو بياقوما ምንም ነገር መሰሶ ያቆመ ነው የሚለው ትርጉም ይሰጣናል ማለት ነው። በሌላ በኩል አይ መሰሶ አለ እንደ አባውን በዘመናችን ግራቪቲ ብለው እንደሚያቀርቡት መሰሶ አለ እናንተ ግን ማየት የማትችሉት በሆነ መሰሶ ወጥሮ ያያዘ ማለት ነው። ባንዲ በኩል ያለ መሰሶ ምንም መሰሶ የለም ሙላ አላህ ሱብሃነሁ ቢቁድረቲሂ ወቁወቲሂ አቁሞታል አንዱ ሲሆን ሌላው ደግሞ አለ ግን ባይን የሚታይ ሳይሆን ቢገይር አመድን ተራውና አሶ አለ ግን እናንተ ልታውቁ ማትችሉት መሰሶ ወጥሮ ያቆመ ጌታ ነው የሚለውን ይሰጠናል ማለት ነው والله عالم ማክፍሪ እሺ ጥሩ መልስ ነው ብቻችን ትንሽ ተራውና የምትለው ቃል ብትጨምርባት ጥሩ ነበር አቡ አኒስ እና الله الذي رفع السماوات بغير عمد ترونها እናንተ ያያችሁ አይደለም ወይ ሰባት ሰማይ ዓለም ሰሶ ማቆሙ الله سبحانه وتعالى ترونها ያያችሁነን ሁላችንና ያለን ሰሶ አናይምኛ ስለዚህ ዓለም ሰሶ ሰባት ሰማይ ያስቆመ ጌታ በአይናችሁ እያያችሁ ይላል ይሄን ትርጉሙ ነው ሁለተኛ ትርጉሙ الله الذي رفع السماوات بغير عمد غير عمد ترونها አለምሰሶ አይደለም መሰሶ አለ ግን አታዩትም የማይታይ አብስትራክት ሆነ ለምሳሌ አሁን ጥሩ ምሳሌ ሰጣው አንስ ግራቪቲ በአይናችን አናየውም ግን ግራቪቲ እንዳለ እናምናለን ድንጋይ ወርውራትና ትወድቃለች አንተ ራስህ ዝለል ወደ ላይ ትወድቃለህ ግራቪቲ አይታይም ልክ ይሄ ደግሞ መሰሶ አለ ግን በአይን የማይታይ ሁለት ትርጉም ያዘች አያለች ማለት ነው አንድ ጊዜ ብቻ ሳይሆን ብዙ ጊዜ ነው የገለጽኳት እቺ አያ ላኪን በሱረት ሙልክ ሱረቱል ሙልክ الذي خلق سبع سماوات طباقا بدم بارገ ከዚያ ያይዘ ነው ገለጽኳት እሺ አራተኛው ጥያቄ አራተኛው ጥያቄ እንግዲህ ሹፉ ኡስታዝ ኑር ሐሰን ሙሲሃምና አቡ አኒስ ለመመለስ ያቃታቸው መልስ ይመልሳሉ ግን በእንትን አይገቡም በውድድሩ አይገቡም መጀመሪያ ቢያለሁና ኡስታዞች ስለሆኑ በውድድሩ ለህዝብ ነው እሺ አራተኛው ጥያቄ قال سبحانه وتعالى في سورة الحاقة: وجاء فرعون ومن قبله والمؤتفكات بالخاطئة. شيء وجاء فرعون ومن قبله والمؤتفكات بالخاطئة. زتني آية. من هم المؤتفكات وماذا فعلوا؟ مؤتفكات إنما ناتشو اسم من دناتشو سو ناتشو دنجاناتشو من دناتشو الله اسم من أدرجونه يقطعش بهولت أينه يقطعش هولت قطعتنا ورد باتشو الله سلزي إنما ناتشو قطعتو اسم من نبره ما يكفري ذاك أسبه ملس هون سوستنيا جزي إجيه يا وطانو إرقد أنيانه إشي ما يكفري السلام عليكم ورحمة الله وبركاته والمؤتفكات مالت قوم عاد وثمود ناچو ولت حزبوج كزي بفيت الله ياطفاچو والله اعلم السلام عليكم ورحمة الله انغدي وندماچن زاك كسروان قرسو ملسو كذا تككلنياو ملس يماي مساسل نو عاد وثمود ادلم وتفيكات عند عينت حزب لي هون يشلالو ولتنيا قطاتاچو التناغرم حزبوچو مراوقاچو مايك فري እንግዲህ ስለ ዙበር መናገር ይቅርብኝ አሁን እጁ ካወጣ ቀይ ተሰጥቷላችሁ እሺ እጅ ካወጣ አሁን ቀይ መስጠት ነው ያኒ ማይኩ አስተካክሎ ካልመጣ ማለት ነው እንግዲህ ስለ ሱረት ተባረክ ብዙ ተስፋ ነበረን እንደ ተናንትና ነቃነቃ አላላችሁም ከበዳችሁ እንደሚከብዳችሁ አቅ ነበር ግን እንደዚህ መሆን አለበት ፈተናው እንጂ እንዴት እናቀለን ተፍሲር እኮ ነው ይ سيرة أدلم تاريك أدلم تفسير سلوهوني تنش تناتنا السادة نور حسين دالو تأبك أدر قوار أدلم يالو نزيم هون اللبت ما يكفري قوم اللوت ناتشو إن شاء الله الله يادر رقبات شو سبحانه وتعالى ወንድና ወንዶችን የግብረ ስጋ ግንኙነት ያደርጉ ማለት አላህ በማይፈቅደው መንገድ አላህ Subhanahu Wa Ta'ala ሰይድና ጅብሪል ልኮ አሊያሃ ሳፊላሃ አድርጓቸዋል አላሁ አለ ጥሩ መልስ ነው ግን ሶስት አራተኛ ነጥብ ነው የሚገባች እኔ ሁለት ቅጣት ብዬ ነበር ቀውሙሉ ጥናቸው ግብረ ሰዶም የሚያረጉ የነበሩ መጥፎ ስራ እና ጅብሪል መጥቶ እነዚህ ቪሌጆች ወይም ደግሞ ገጠሮች በሙሉ አንስቶ ወደ ሰማይ እንትናርጎ አሊያ ሳፊላሃ ገለበጣቸውና በመሬት ላይ ደመደማቸው ሁለተኛ ቅጣት ምን ነበር ይሄ ነው እንግዲህ ሁለተኛ ቅጣት የሚያስተውሳለ ኦኬ ኦኬ ኡስታዝ ኑር ሐሰን ኩም ወራህመቱላሂ ተዓላ ወበረካቱ እነዚህ ህዝቦች አላህ ተዓላ ይህን ጸያፍ ተግባር ሲፈጽሙ ወጀዐልና ዓሊያሃ ሳፊላሃ ወአምጠርና ዐለይሂም ሒጃረተን ሚን ሲጂሊን መንዱሪን ሙሰወመተን ዐንደ ረብከ ቢሎ በስማቸው የተሰየመ ጅብሪል አለይሂ ሰላም በዙሪያቸው 7 ወይም 5 ከተሞች ነበሩ። ሶዶም ማለት መካከለኛዋ ከተማ ስትሆን በዙሪያዎችም ሌላ 5 ወይም 7 ከተሞች ነበሩ። ጅብሪል አለይሂ ሰላም መጥቶ በክንፉ ስክስክ አድርጎ ሰማይ አድርሶ እንደሙገራ ደፋቸው ማለት ነው። ከዚያም በኋላ ደግሞ ያም አልበቃም አላሁ ተዓላ በስማቸው የተሰየመ ዝናብ የሳት ዝናብ የጀሃነም ጠጠር በስማቸው የተሰየመ የሳት ዝናብ አዘነበባቸው ማለት ነው። እነዚህ እንደዚህ አርጉ ድራሻቸውን አጠፋቸው ሉጡን አመጸው እንደዚያ ሲያስቸግሩ የነበሩ ህዝቦችን ዲምጥማጣቸውን አጥፍቷቸውን ረበል ዓለም በዚህ አይነት ቅጣት ማለት ነው። السلام عليكم ورحمة الله وبركاته. ما شاء الله أستاذ نور حسن وندمج ناتوش لب يمينا كامل سندزي آية ملس فلقا له باكاتشو إني قرو رئيس كمي زقانو يهن نقر سفسر بزونا وباكاتشو هيا لكونو انتن بزرزرنو يفسر كوتشي راسو آية وأهون ينبوو آية وأمطرنا عليهم ና ጅብሪል ባንድ ክንፉ ገልብጦ በመሬት ላይ ሲደመድማቸው ይበቃቸው ነበር። خلاص ሞተዋል እኮ በቃ በአፈር ላይ ውስጥ ገብተዋል ተቀብረዋል። ላኪን ድርጊታቸው ሰው የማያደርገው ኦቨር ስለሆነ ድንበሩ ጥስር ስለሄደ ወንድ ለወንድ መጋባት አላህ ሱብሃነሁ ወተዓላ በጀሃነም ኩክ የሆነ በጀሃነም የተጠበሰ ድንጋይ ወይም ጠጠር አወረደባቸው እንደዚህና የሁለተኛው ቁጣት ነበር እና በጣም እንደሱ አልታየም እንትኑ ቀውም ሉጥ እስካሁን ድረስ መጀመሪያ ኩፋር ናቸው በአላህና በነብዩ ከፈሩ። ሁለተኛ ይሄን አይነት ነገር አንድ ሰሃቢ ስለ ቀውም ሉጥ አነበበና በቁርአን ጮሄ ምን አለ والله ያለ لولا ان الله اخبرنا ما كنت اصدق ابدا عليه الله باينغرن نورو ወንድ ለወንድ ይጋባል ማለት ሰው ቢነግረኝ والله አላምንም ምክንያቱም ከተፈጠሮ ከእንትን የወጣ ነገር ስለሆነ አላምንም ነበር ላኪን አላህ ነገረና አለ። እሺ እነዚህ ሙተፊካት እንደሱ ናቸው ቆሙ ልጥ አምስተኛው ጥያቄ الله سبحانه وتعالى من ይላል ወዱ ለው ትድሂኑ ፈይድሂኑን በሱረት ኑን والقلم وما يسترون ሱራው ለነግራቹ አልፈልግም ነበር ግን ትንሽ እንዲቀልላቸው ነው። ወዱ ለውቱ ድሂኑ ፈይድሂኑን تمام ምን ማለት ነው ግለጸው እስቲ ምን ማለት ነው ዝም ብለ ቃል በቃል አትግለጸው ምን ተገኘ ነውና ይሄን አላህ ያለው ወዱ ለውቱ ድሂኑ ፈይድሂኑን ያለው ምን ስለተከሰተ ነው ትርጉምስ ምን ማለት ነው እሺ ማይክ ፍሪ ልበል ወዱ ለው ትድሂኑ ፈይድሂኑን ቢስሚላህ በሉ እንጂ ቢስሚላህ ቢስሚላህ በሉ እስኪ እንትኑ ማን ነው መንጎራጎር ነው የሚለው የሚችል ማን ነው ከእናንተ ኧረ ኧረ ተው ተው شوفوا نون والقلم وما يسطرون ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم فستبصر ويبصرون بأيكم المفتون إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين فلا تطع المكذبين ودوا لو تدهنوا فيدهنون أوكي لا أستاذ نور حسين لا أستاذ نور حسن لا مجمرة سيف الدين اللي أبو كي اللي نسونا ويمي ما تنميلو مايك فري ودو ورد جبت الله شونورو أنت كنسو قابت يعني بتسمعوا ما نزك بتلاحظوا نورو يعطفوا نبرا يميل نورو يتمرغط والله أعلم تنشي قرابتا المقلس نبرابت نا مرو باتساتوت يمتساتوت ان انت وكون قريه ان انت دانيوش مكناتهم يتكستبت من دنو نبيات جنسا سلمنا قريشوش بدر الدروس تقبو ما انو يجمرو النزيه انتنو قريشوش የሽርክ ነገር አመጡና አንዳንድ ጊዜ ምን ይላሉ ያንተ ኢላህ አንድ አመት ልንገዛ እና አንተ ደግሞ የኛ ኢላህን ተገዛ አንዳንድ ጊዜ ምን ይላሉ እነዚህ ከናንተ ያሉ እነ ቢላል እነ ሱሄብ እና ፉቀራ ምናምን ደካሞች ካንተ አባራቾና እኛ ካንተ ጋር ተጋ እንሊላሉ አንዳንድ ጊዜ ገንዘብ እንሰጥህ ሚስት እንሰጥህ ዲኑ ተተዋለህ ወይ ይሉታል እና በብዙ እንትን መጥተው يعني ትንሽ ዝቅ ብሎ እንዲወርዱ ነቢያችን ሰለላም ተናዙል እንዲያደርጉ ወይም ደግሞ ከጸኑበት ኢማንና አቂዳ ትንሽ ለቀቅ እንዲሉ እንትን ይጠይቁት ነበር አላህ ግን ሐፈዛቸው الله حفزاته سلازي من على الله سبحانه وتعالى وددوا ما لتكونوا يفلق له لو تدهن أنت تنش لكك بتلاتشو نرو فيدهنون لما سألا أنت أندر مجا ودن نسو بتكرب النسو 10 كيلومتر ودن تيكربو نبر لكن لا كما قال سبحانه وتعالى قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبدون لكم دينكم ولي دين إن أنت زور بلوكني إن أنت يمتزغزوت تغزوت إنهم غزوا الله نو سلزي منم أين التنازل ويمدمو لكك إمربت نقري اللم بلو نبياتشن كتألو لذلك الله من الله شونبر ولولا أن ثبتناك يا اللهن سنات ባይደግፋቸው ነው አላህ ስብሐት ነቢያችን እንደ ሰው መጠን ትንሽ ይሉ ነበር ላኪን ላ አላህ ስብሐት አላ ነው በጣም በደንብ የጠበቃቸው ወዱ ወዱ ማለት መውደድ ማለት ነው ለው ቱድሂን ፈዩድሂኑን ምን ማለት ነው ይድሁን ቱድሂኑን ያው ትርጉሙ እንደዚህ ነው ወደ ሌላ እንደ ቱድሂኑ ማለት ወንድሞች ደሃን ታቀላችሁ ቫዝሊን ክሬም ምን ያደርጋል ክሬም እና ቫዝሊን ያለሰልሳል አይደለም እንዴ طيب ከረገጥከው ምን ይሆናል ለምሳሌ ሙዝ የሙዝ ቅራፍ ከረገጥከው ምን ያደርጋል ትንሸራተታል አይደለም እንዴ ደሞ እንትን ክሬም እንደዚህ አድርገ በእጅ ከረገጥከው ለምጥብጥ ይስለሚል ይዞ ይሄዳል ከዚህ መጣ ነው ወዱ ለውቱ ድሂኑ አንተ ትንሽ ለቀቅ ብትል ለስለስ ብትልላቸው ኖሮ እንትን ይሉ ነበር ሙእሚን እንደዚህ መሆን አለበት ወንድሞች ያኒ ኮፋራቹ ስላስፈሩት ወይም ሐያ ስለያዘው ወይም ደሞ ትንሽ ወደኔ እንዲቀርቡ ብሎ ምናምን ከአቂዳው አንዲት ሰንቲም እንኳን ለቀቅ ማለት የለበትም እሺ ስድስተኛው አያ ስድስተኛው ጥያቄ يقول سبحانه وتعالى أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير لماذا قال سبحانه وتعالى صافات ويقبض مبال ينبربت صافات وقابضات بقوان قوى درجة اندزينو ميمتعو أولم يروا إلى الطير فوقهم صافات وقابضات مهنب بربت لكن الله من عليه أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير طيب لمن اندزيح على الله سبحانه وتعالى تياك واندزينه أوكي لمن صافات ويقبضن عليه ما يكفري السلام عليكم ورحمة الله وبركاته أوكي. سافاتين ويقبضنا مالت قابضاتين سافاتين مالت لما برر كنفاتشون سيزرقو مالتنا وفوتشو لما برر زرقتو كنفاتشون مهونتنا ويقبضنا سبسب مدرج لما عرف سيفلقو ويقبضنا سبسبو يميعدرغو سونيتانو الله سبحانه وتعالى قابضات يعني على لبت مكنيات قابضات هنا مبرر ايتشلوم النزي وفوج قابضات هنا مبرر سلام ايتشلو قابضات سافات يعني على لبت مكنيات لزانو استاذ الله اعلم ان شاء الله لما مكرنا በጣም ቆንጆ መልስ ነው በጣም ሙሉ መልስ ነው ምክንያቱም ቃቢዳትን ያላለበት ምክንያት ቃቢዳት ማለት እኮ ክንፋቸው ሰብሰብ ሲያደርጉት ሊበሩ አይችሉም ክንፋቸው ጠይብ እንዴት ነው ክንፋቸው ተሰብሰብ ባድርገው ግን ሲበሩና ያለን ላ ሳፋት ሲሆን ክንፋቸው እንትን ሲል ሲዘረጉት ይበራሉ ሊያሳርፉ ሲፈልጉ ሰብሰብ ያርጉታል ግን በዛ በጀመሩት ይበራሉና ከዛ ፍጥነት ለመጨመር ሲፈልጉ እንደገና ያኒ ይዘረጋሉ እንትናቸው ስለዚህ ሳፋቲን ቃቢዳትን ቢልኖሮ ክንፋቸው ሲዘረጉና ሲሰበስቡት ለመብረር ይጠቅማቸዋል ይሆን ነበር ላኪን ላ አሁን በሳይንስ ተረጋገጠለት ያኒ ሲበሩ ይዘረጋሉ ለማሳረፍ ሲፈልጉ ሰብሰብ ያርጉታል እሺ በጣም ቆንጆ መልስ ነው እሺ ሰባተኛው ጥያቄ አሁን የምጠይቀው ጥያቄ ሁለት ነጥብ አለው ሙሉ ከመለሰ አንዱ ሁለት ነጥብ ዳብል ነጥብ ነው የሚሰጠው يقول سبحانه وتعالى ودوا لو تدهنوا فيدهنون اهون يالفو آية مالت نو ودوا لو تدهنوا فيدهنون ይህን አያ ስንተነትን ይህን አያ ሲፈሰር አንድ ነገር ጠቅሸ ነበር የመውደድ ጉዳይ አራት አይነት ናቸው ብዬ ነበር መወዳ ሙሳሐባ ሙዓየሻ ሙዳሃና እነዚህ አራት እንትን ግለጻቸውና ከዛ በኋላ ህክማቸው ምንድን ነው እሺ ودو لو تدهنوا مداهنة مودة مصاحبة معايشة ينبدا برق قلتشو نبرنا مودة من دنو مصاحبة من دنو معايشة من دنو مداهنة من دنو حكمة تشوس من دنو مودة يتشالال مصاحبة يتشالال معايشة سيتشالال وي مداهنة يتشالال ሕክማቸው ምንድነው ትርጉማቸውስ ምንድነው ይሄ ሁለት ነጥብ አለው እና ማይክ ፍሪ ኑር ጀና ማሻአላ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወቁቱ ሲል መውደድ ያው ሙስሊምን ብቻ የምንወደው ይገልጻል ሌላ ደግሞ ሙሻሃባ የሚለው ደግሞ ኩፍሩን ከኩፍርና ከተሃዲ ጋር ውጭ ያው ተከባብረን የምንኖረውን ሌላ ደግሞ ምናሉ ሙያ ሸሃ የሚለው ያው የአደም ልጆች ጋር ተከባብሮ መኖርን እስታዛፍ ልኛ አንድኛው ጠፋኝ አንድኛው ረሳሁት ሁለት ነው የጠፋሽ አንድ አይደለም ሁለት ነው የጠፋሽ ግን የሚያጠግብ መልስ አይደለም ግን በጣም ቆንጆ ሙከራ ነው እና ሌላ ሰው በደንብ ከዲስ ነው በደንብ ከመለሰው ያንቺ ባዶ ይሆናል ካልመለሰው ግን ኢንሻአላህ የተወሰነ ነጥብ ይሰጣሻል ማይክ ፍሪ ገባበታል وفي هذه الحال يقول سبحانه وتعالى ولولا ان ثبتناك لقد كدت تركن اليهم شيئا قليلا وتدهنوا فيدهنون ارات نجر تقسن نبر مودة مصاحبة معايشة مداهنة يودوا لو تدهنوا مداهنة معناتنا علماء شو منالو المودة مفكاكر وندماماچنت واجبة بين المؤمنين بمؤمنوش مهكل إنما المؤمنون إخوة سلالي المودة فكر متماما موادد بمؤمنوش مهكل واجبنا طيب مصاحبة تجوز مع الكفار يعني قوى دنينة معلتنا ያኒ አንዱ አንድ ካፍር ነስራኒ ጓደኛህ ሊሆን ይችላል ወንድምህ ግን ሊሆን አይችልም ሙሳሐባ ሳህብ وما صاحبكم بمجنون يقول سبحانه وتعالى والنجم اذا هوى ما ضل صاحبكم من لمن من نغر والله ان انت قرشوش يلال والنجم بلو يملال الله اذا هوى ما ضل صاحبكم صاحبكم رسول الله صلى الله عليه وسلم ناتشوكو يي غوادنياچو ابرو منور كان انت غا غوادنياچو صاحبكم وما غوى ما ضل وما غوى محمد صاحبكم يعني انتن التساساتم على الله سبحانه وتعالى اذا مصاحبه يعني قدنينت ما درج عند كافر ويم عند نصراني يجوز لكن لبه كفته مستت يلبن فكر موادد عند مؤمن مهل يلبتم هذه مصاحبه معايشه ياو ابرو ابرو منور معناتنو ابرو منور انديت نو ابرو منور دي لمثال المعايشه تجوز إذا كان للمسلمين مصلحة لمثال أهون إثيوبيا مسلمنا كريستيانا لو أبرن نورالن ولا دلمون نموش أبرن نومن نروي إيان داندو هايمانو تناكبرو يليلا هايمانو تنساينكا أبرو منور معايشة إبارال يجوز مع الكفار يجوز بل وكان النبي صلى الله عليه وسلم يعايش اليهود في المدينة يشتري منهم ويبيع لهم يستدين منهم ويزور مريضهم ويواصي كثيرهم نعم ان يتغدى درساتهم نا يزيراتهم نبر كنس يبدر نبر يبدر نبر يشط نبر نبياتهم يشطوا نبر يغزو نبر ان كنزا كافروش نصارى نصارى نا يهودوش مانينيوم كنسو ابرو منور يتشالال ابرو منور معناتنو سلازي مودا معنات محبه نو لمؤمن بيتشانو مصاحبه يعني غوادنياه مالت نو يجوز طيب معايشه ابرو منور يجوز يما يكون حرام يهونو مداهنه نو مداهنه اراتنياو حرام نو والمداهنه لا تجوز باي حال من الاحوال لانه في قضيه العقيده مداهنه مالت عقيده يغبابتال وفي هذه الحال يقول سبحانه وتعالى ولولا أن ثبتناك لقد كدت تركن إليهم شيئا قليلا الله لبكت بارقو نرو النسو لياستوه نبر نزا قرشوشو مداهنا إياد الرقو شرتت شرتت شرتت أرقو عند سنتيمتر نقوم بيهون ودى النسو لسبوه يفلقو يمكرو نبر لكن الله من علي ولولا أن ثبتناك ينيات سنات إرداتا بايمت الله نرو لقد كدت تركنوا يعني نبياتشن تفتو نبر يا الله انتن بايهون نرو إليهم شيئا قليلا سلزي مداهنة معايشة مصاحبة مودة ينو ترقمات شو مداهنة حرام نو معايشة نا مصاحبة ككفارو شو يبقال لكن مودة لمؤمن بيتشانو يمستو تقبابانو ندموش الشيء سمنتني وطياقي اقرأ سورة المزمل تنانت النقر تاتشو اندوناتشو نيتسفع لين سورة المزمل من بلو يجمرال يا أيها المزمل قم الليل إلا قليلا بلو يكتلال هذه السورة يجي السورة فيها ناسخ ومنسوخ تمراتشو الناسخ ومنسوخ بقرآن آيات اللو نقراتشو اللنقن برسو فردان فردم ويم حكم يلاچو بقران ايات الله انقراچو علن كقران التدمسسوم قران نو يا الله قالناچو باند فيدل 10 في 10 اجر الله منم دينوت يالو كن يعني بس حكم ان نسطم منسوخ يبالال ناسخ دمو ينسخو السني يفرسو ليلى ايال ناسخ منسوخ تمرنال بزي سوره ناسخنا ومنسوخ قالوا ما الآية التي نسخت وما هي الآية التي نسخت ما هي الآيات التي نسخت وما هي الآيات التي نسخت شي የታለ ትናንትና 20 እጅም ወጣ የነበረው ዱዱዱዱዱ ብላችሁ በቃ ዛሬ ሴት አለ ረባካችሁ እኔ ዛሬ ሁለት እጅ አውጪ እንጂ አንድ ብቻ ሳይሆን ሁለት እጅ አውጪ አውጡ እስቲ ናስኽ ወመንሱኽ ተምረናል በዚህች አያ ደግሞ ሱረቱል ሙዘምል ሲፈስር ይህች አያ ይህችን አያ ነሰኸች ያኒ አስቀረች ምናም ብለ ገልጭ ነበር ስለዚህ ምንድነው እንብያቸዋለሁ በደንብ ተፍሲሩ የተከታተለ ብቻ በተለይ በተለይ የጻፉ ሰዎች ኑርጀና በቃለሽ ኑርጀና አበቃሽ ኡስታዝ ኑር ሐሰን ክፍተቱ ለመዝጋት ብሎ ይመለሳል ኢንሻአላህ ማይክ ፍሪ የነበሩ ቁሙ ለይላ ሲላቸው ረሱል የሆኑበት መሰለኝ አላሁ አለም ነን ኡማ አንድነን ኡማ አይደለም አንድነን አንድ ኡማ አይደለም መመኮርህ አደንቀዋለሁ ግን እኔ አሁን 10 አመት ሆነኛል በዚህ ሩም ስላል ነበርክ ነው እንጂ አንድ ነገር አስተላልፈን ነበር ቁርአን በተለይ ቁርአን ይመስለኛል ብለህ አይነገርም ብለናል ሌላ ያፈልከውን በል እንደዚህ ይመስለኛል እንደዚህ ይመስለኛል ቁርአን ግን እንደዚህ ይመስለኛል ብለን በሚመስለንና በጭንቅላታችን ገምተን አንመልስም ምክንያቱም የአላህ ቃል ስለሆነ ከሼኹ የወሰድከው ትክክለኛ ትርጉም ካልሆነ አይበቃምና ይልመድብህ ሁሉ ጊዜ እንደዚህ ስትረጋገጠለት ብቻ ትመልስ በጣም ቆንጆ ይሆናል እሺ ኡስታዝ ኑር ሐሰን ክፍተቱን ዝጉት እስቲ ወ ረህመቱላሂ ተዓላ ወበረካቱ እቺ ሱራ ነው ኡስታዝ እንደተናገሩት በቁርአን ውስጥ እንግዲህ ናሲኽና መንሱኽ አሉ ከነዚያ መካከል ለረሱል አለይሂ ሰላቱ ወሰለም መጀመሪያ ንቡዋን እንደተረከቡ ያዩ አለሙ ዘሚል ቁም ለይለ ኢላ ቀሊላን ብሏቸው ከሳቸውም ጋር የተወሰኑ ሱሐቦች አንድ አመት የሚሆን ለሊቱም በሙሉ ኢባዳ ያረጉ እግራቸው እስከሚያብድ ድረስ አሁን የተወሰነ ሰዓት ተነስተው እንደዛ እንደ ዘመናችን ሰዓት ኳልኩሌት የሚያደርጉበት የሚቆጥሩበት የለም የተወሰነ ሰዓት ተኝተው ደንግጠው ይነሳሉ ባጭሩ ቁመው ያድሩ ነበር ለአንድ አመት የሚሆን በኋላ መጨረሻ ላይ ግን አላሁ ተዓላ ምን አላቸው ፈቅረኡ ማ ተየሰረ ሚነል ቁርአን የምትለው መጨረሻ ላይ ምን ብሎ አቃለለላቸው ወጣኢፈት ምንድነው እነ ረበከ ያዕለሙ አነከ ተቁሙ አድና ሚን ሱሉሰ ሌሊ ወኒስፈሁ ወሱሉሰሁ ወጣኢፈቱ ሚን አለዚነ መዓከ ወላሁ ይቀድሩ ሌለ ወነሃረ ዓሊማ ዐለይኩም ፈቅረኡ ማ ተየሰረ ሚነል ቁርአን عالم ان سيكون منكم مرضى واخرون يضربون في الارض يبتغون من فضل الله بلوا كما قرشاو እንግዲህ በዚች ፈቅረኡ ማ ተየሰረ ሚነል ቁርአን ከመካከላቹ በጉዞ ላይ የሚሄዱ ለንግድ የሚሆን في سبيل الله የሚዋጉ በሽተኞች ሽማግሌዎች ደካሞች እንዳሉ ስላወቀ ነገሩን አቃሎላችኋል ብሎ ለኛ ለኡማው አቃለለልን አልহামዱሊላሂ ረብል ዓለሚን ካንዳመት በኋላ ነገሩ በዚህ መጀመሪያ ቆም ነበር ያለው አዳራቸውን በሙሉ ይሰግዱ ነበር አንድ አመት በኋላ ግን ፈቅረኡ ማ ተየሰረ ሚነል ቁርአን ብሎ ነገሩን ረብል ዓለሚን ሚን ባቢ ፈድሊሂ ወራህመቲ ነገሩን አጣለለልን ማለት ነው ኢንሻአላህ ሰላም ግዜ እንዳልወስድባችሁ ሰፋ ያለ ትንታኔ አለው ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማሻአላህ ለኡስታዝ ኑር ሐሰን ነጥብ ቢሰጥ ኖሮ 10 ምን ሰጠው ነበር አንድ አይደለም 10 ነጥብ ይሰጥ ነበር والله ለዚህ ነው የከለከልኳቸው አቡ አኒስ እና ሱና ኡሙ ሲያም እንዳይመለሱ እሺ እንግዲህ አሁን ደሰማችሁት መጀመሪያ ያ አይሁል ሙዘምል ነቢያችን ማለት ነው ኡሚ ለይላ ኢላ ቀሊላ ለሊቱም በሙሉ ስገድ ትንሽ ብቻ ትስገድ ንስፈሁ أو انقص منه قليلا أو زد عليه ورتل القرآن ترتيلا إن سنلقي عليك قولا ثقيلا. سلزي أهون لك إن سمانو ساعات النبرة مزاجزي موبايل النبرة جزي وآك وثم نبر الله سبحانه وتعالى قماش ليل السجد كقماش بلاي كقماش تنش انتن بلا غلط سوس تنيا سوس منامن إياري الله سبحانه وتعالى بزول اللي تندي سجدو صلاة الليل أسود جبرنا صحابة وشو نبياتش انتكتلو نزي سجدو نبر كذا بهالا كان دعمت بهالا ويمي بزار ويانسال الله سبحانه وتعالى إذنت تسماونا مكنياتهم بزو صحابة نبرو إقرات شو يابتال عندان دي صحابة وشنبر እግራቸው ደም ይወጣ ነበር ቁመው እንደዚህ ሲያድሩ በቃ ለስለስ ያለ እግር ካለ ይቆስል ነበር ያብጥ ነበር ለምን ምክንያቱም ያአላህ ውዴታ እንዲያገኙ በመጨረሻ ገምናላቸው ان ربك يعلم نعم انك تقوم ادنى من ثلث الليل ونصفه وثلثه وطائفه من الذين معك አንተ ጋር ያሉ ሰሃባዎችና አንተ ብዙ እንደምትሰግድ አየ ተቀበላችሁ አላህ Subhanahu Wa Ta'ala والله يقدر الليل والنهار علما الله Subhanahu Wa Ta'ala اوك ምንድነው ያለው ያወቀው አለን تحصوه فتاب عليكم فاقرؤوا ما تيسر من القران اقرؤوا ما تيسر من القران يعني صلوا የምትችሉት ነገር ስገዱ علما ان سيكون منكم كلاثم كنانته متامም አለ وآخرون يضربون في الأرض يمسافروا علو يبتغون من فضل الله لا نقدر يمسافروا علو وآخرون يقاتلون بجهاد يمهدوا علو سلزي مچنو ليليت يمساقدو مچنو بسفر يمساقدو سلزي أقل لنا ياو عند متفلقو تنقر سنة درقو على كل حال ليليت مسجد لنبياتشن واجب هونو كاري لصحابة وقن عند سنة هون معنخنو إشي ዘጠነኛው እንግዲህ አብዛኞቹ ጥያቄዎቹ ግማሽ ግማሽ ነው የምትመልሱ ያላችሁ ዘጠነኛው ጥያቄ يقول سبحانه وتعالى ولا اقسم بالنفس اللوامه ولا اقسم بالنفس اللوامه من بلن ነበር النفوس كم የሰው ልጅ نفس سنت ናቸው ግለጻቸው ግለጻቸው ለያንዳንዱ አያ በተመጣ ደሞ ሁለት ነጥብ ታገኛለ እሺ አንፉሱ ከም ላ اقسم بالنفس اللوامه የሰው نفس ስንት ናቸው ግለጻቸው ለያንዳንዱ አያ በተመጣ ሁለት ነጥብ ታገኛለ ሰይፈዲን መልሳል ሁለተኛ ከሆነ በቃ እንትን ትላለ ሰይፈዲን መልሳል ወይ yes or no በለኝ በትሳሳተም ስተት መርስ በትሰጥም እንደ no okay mic free okay ልትላፍ እንደ ሶስት ናቸው በሱረቱል ፈጅር በሱረቱል ቂያማና በሱረቱል ዩሱፍ ላይ ነው የሚገኙት ማይክ ፍሪ አል ኢኮኖሚ ያናደደው አሁን ለሚመጣው ሰውኮ በር ከፈትክለት ምንድነው የመለሽው እኔ ያልኩት ሶስቱም ነፍሶች ጥቀሳቸው ከዛ በኋላ ለያንዳንዱ ነፍስ ከቁርአን አያ አያ አያ በትጠቅስ ሁለት ነጥብ ታገኛለህ አንቺ ምንም አልገለጽሽም በዚህ ሱራ በዚህ ሱራ በዚህ ሱራ አለሽ እነዚህ ሶስት ነፍሶች ምንድናቸው እሺ ሁለተኛ አድብ ይሰጣሻል እሺ ማይክ ፍሪ ለበረካቱ በሱረቱል ፈጅር ላይ ጠማእኒና በሱረቱል ቂያማ ለዋማና በሱረቱል ዩሱፍ ላይ አማራ ኦኬ እሷ እቺ ነፍስ ማለት በቃ ለ የነብዮች ናት እቺ ነፍስ ማለት ነው ለዋማ ማለት ደግሞ ከመጥፎ ነገር የምትከለከል ማለት ነው። በመልካም የምትታዝ ማለት ነው። አማራ ደግሞ በመጥፎ ነገር ብቻ የምትታዝ ማለት ነው። ማሻአላ ሙከራሽ በጣም ቆንጆ ነው። ኡሙ ቢላል እንጃ መጀመሪያ ነው የምሰማሽ ያለው እና በርቺ በጣም ቆንጆ ነው። ቁርአንሽም ተፍሲርሽም ቆንጆ ነው። ሙሉ ነጥብ እንኳን ባትወስጂ 3 አራተኛ ግማሽ ከግማሽ በላይ ሊሰጡሽ ይችላሉ። ትንሽ ያማርኛ ችግር ነው መሰለኝ ያገላለጽ። አላ ኩል ሐል እኔ ልሞላላት ነኝ ጊዜ እንዳናጠፋ። 3 ናቸው النفس المطمئنة والنفس اللوامة والنفس الأمارة. النفس المطمئنة እንዳለችው የነብዮች የሲድቆች ትላልቅ እንገፋ የሆኑ ነብዮችና ሲድቆች እነዚህ ወንጀል የማያደርጉ ጽድት ያለ ቀልብ ያላቸው ምንም አይነት በመጥፎ በሽርክ በማዕሲያ ምናምን የማይገቡ ምናላቸው النفس المطمئنة مطمئنة طمئنان افويتا ያለው نفس ነው ምንም አይነት ወንጀል የማይቀርብ ነው። ሁለተኛ ለዋማ ደሞ እንዳለችው ያየት ወን نفس المطمئنة ارجعي الى ربك የተባለው አያ ይመለከታቸዋል። ሁለተኛ ለዋማ بسورة القيامة ለዋማ ማለት የሙእሚን نفس ነች። መጥፎ ስራ ሰራ እንዴ ለምን መጥፎ ስራ አለ ብላ የምትገስጸውና የምትወቅሰው ጥሩ ስራ ሰራ ደሞ እረ አብዛ ጥሩ ስራ እኮ ይጥሩ እኮ ነው ለምን አሳነስከው ጨምር እንጂ የምትለው ነፍስ ነች። መጥፎ ስራ ስትሰራ ላ ትለዋለች። ጥሩ ስራ ስትሰራ ጨምር የምትለው የሙእሚን እንት ነው። በወንጀል ይወድቃል ላኪን የዚህ አይነት ቀልብ አለው። አማራ ግን ان النفس لاماره بالسوء ያለው በሱረት ዩሱፍ አንዲት አማማ ነፍስ ነች። ሁሉ ጊዜ ለመጥፎ የምትጋብዝ ነፍስ ነች። ይህን ነፍስ ያላቸው ብዙ ሰዎች አሉና አላህ ነጃ ይበለን። እሺ አስረኛው ጥያቄ ሁለት ነጥብ አለው። ኦኬ ትንሽ ጠበቅ ሲል ከረር ሲል ሁለት ነጥብ እናርግለታለን። يقول سبحانه وتعالى ووجوه يومئذ باسرة. ኦኬ وقال سبحانه وتعالى كلا إذا بلغت التراقي وقيل من راق. وقال سبحانه وتعالى والتفت الساق بالساق. سوستم آية بدن بارجه قلت أتشو إلال إيش إلال نباتشوني. ووجوه يومئذ باسرة بالسين. ولثني آية كلا إذا بلغت التراقي وقيل من راق. ሶስተኛው አያ ወልተፈት ሳቁ ቢሳቅ ፈስር አያት الثلاثه كما فهمتها الى اوكي من አሁን የተመለስኩት የኢንሹራንስ ጉዳይ ደውለውልኝ በጣም ራሴን ሲያዞሩ የቆዩትና አሁን ገና ገባሁ ጥያቄውን አልሰማሁትም እና ሀዘን ይለፍ ስልክ ላይ ነው የነበርኩት የፕላኔን ቀይረውብኝ ማይክ ፍሪ السلام عليكم ورحمة الله تعالى وبركاته እንግዲህ እነዚህ አሁን ኡስታዝ የነገሩን አንቀጾች ዑለማዎች ኡስታዝ እንዳስተማሩን የተለያየ ትርጉም ሰጥተውናል በደንብ ነው የተነተኑልን ማለት እንግዲህ የመል ቂያማ رب العالمين ለሙእሚኖች ለወዳጆቹ وجوه يوم ناظرة إلى ربها ناظرة رب العالمين لو داجو تولو مقربين يوم القيامة الله تعالى يتايل يقلت الله تعالى عندان دو تو every day عندان دو تو بسامنت جمعة عندان دو تو حجاب انقلتو من دنو جنة كتقبو نعمة هلو أجل النعم بلو مالت رؤية الله السنة يالو ك ከዚያ በተቃራኒው ደግሞ የሙጅሪሞች እዚህ ማን አለብን ብለው ሲፈነጥዙ የኖሩ ያገኙትን ስንት በደልና ስንት ግፍ ሲፈጽሙ የኖሩ ከሞትን በኋላ እንነሳም ብለው ሲያሾፉ በሙእሚኖች እነዚህ ሁልጊዜ ግንባራቸው መሬት እየፈገፈጉ እያሉ ሲያሾፉ የነበሩ የእነሱ ፊት ደግሞ በተቃራኒው ይሆናል ማለት ነው። ብርሃን ያልሆን ልክ የዳመና ቁራጭ ከፊታቸው ላይ እየተቆለለባቸው ይመስላል። ጨለማ ሆኖ እርገረም የለበሰ ሆኖ ነው ፊታቸው የሚነሳው። ባሲራ ማለት ነው። ከዚያ እንደዛ ብሎ ሲነሳ ከመቃብሩ ምንድን ነው የሚያስበው? ተዙኑ አንዩፍዓለ ቢሃ ፋቂራ። ያ ሲያሾፍ ሲሳለቅበት የነበረው ነገር እነ ዑለማዎች እነ ሼህ ኢብራሂም ሲራጅ ሲነግሩና የነበረው ነገር ልክ ነው ማለት ነው። ጉዳያችን ፈላ ብሎ ወደፊት መጥፎ እንደሚጠብቀው ያስባል፣ ይገምታል። ሀዚህ ጀሃነሙ ለቲ ኩንቱም ቱዓዱን ይባላል ማለት ነው። እስለውሃ ተስቢሩ አውላ ተስቢሩ፣ ግባና እዚያው ኑር ተጋፈጥ፣ እዚያው ብትፈልግ ሶብር አድርግ፣ ባትፈልግ ታገስ፣ ባትፈልግ አትታገስ፣ ያ የራስ ጉዳይ ነው ይባላል ማለት ነው። ሌላው ማንድነው ደግሞ ከላ ኢዛ በለገት ተራቂ ማለት እዚህ ከዱንያ ላይ ስንወጣ ሁለት አይነት አወጣጥ ነው። አንደኛው ወና ዚዓት ይገርቀን ወና ሸጣዋት ነሽተን ተመረናል። ኡስታዝ በደንብ ነው አስተማሩ። ኢዛ በለገት ተራቂ ሩሑ ተራቂ ብሎ ማለት እዚህ ጉሮሮ ማለት ነው። እዚህ ጉሮሯችን ላይ ሩሓችን ከታች ተጨምቃ ወጥታ መጨረሻ ላይ ሰከራተል መውት ገርገራ ላይ ሲገባ ሩሑ እዚያ ቦታ ላይ ሲደርስ ዘመዶቹ ምን ይላሉ? ወቂለ መን ራቅ፣ ሰውየው እኮ መሞቱ ነው መሄዱ ነው፣ የትኛው ስፔሻሊስት እንውሰደው፣ የትኛው ሆስፒታል እንውሰደው እያሉ ቤተሰቦቹ፣ ባለቤቱ፣ ልጆቹ፣ እናቱ፣ አባቱ ሽር ጉድ ይላሉ፣ እግራቸው እየተወላከፈ ማለት ነው። ማን ነው ራቅ ማለት? ስፔሻሊስት ዶክተር ማለት ነው በአንድ በኩል። እሱ ደግሞ ከዚህች ከዱንያ እንደሚወጣ ሙሉ በሙሉ አረጋገጠ ማለት ነው። ምክንያቱም መለከል መውትን ሲመጣ ያየዋል። ፈከሸፍና አንክ ጊጧአክ እንደሚለው ወዞና አነው ልፊራቅ፣ ከዱንያ ሙሉ በሙሉ መውጣቱን አወቀ። ወልተፈት ይሳቁ ቢሳቅ ማለት የተለያዩ ትርጉም አስተምረውናል ኡስታዝ። አንደኛ ሰውየው እግሩ ሩሑ እየተጨመቀ ወደ ላይ ሲወጣ እግርና እግር ሲጣመር ማለት ነው። አንተ ደካማ ነህ፣ ጥቁር መነጽር ለብሰህ ጠረጴዛ ስደበድብ የነበርከው ማን ነው እያልክ ስፎክር የነበርከው እግርህ በምን ታስሯል? ማግ ታውቃላችሁ? ማግ ድሮ እናቶቻችን አያቶቻችን ሲፈቱልት የነበረው እፍ ብትለው ብጥ ሲላል እግሩ የሚታሰረው ዊክ ደካማ ዶዒፍ ለማለት እኮ ነው። በጠንካራ በጠፍር ይታሰራል የሞተ ሰው? አይታሰርም። በማግ ነው በክር የሚታሰረው። እንግዲህ እንደዚያ ስትፎክር የነበርከው ማን ነው የሚነካኝ እያልክ ጠረጴዛ ላይ ቁመህ ጥቁር መነጽር ለብሰ ሲደበድብ የነበረ ሰዎችን ዝቅ አድርገህ ስትመለከት ነው አንተ ደካማ ነህ ለማለት ነው። በማግ ነው እግሩ የሚታሰረው። ወይም ደግሞ ወልተፈት ይሳቁ ቢሳቅ ማለት ከዱንያና የአኼራ ጉዳይ ሁለቱ ሲጣመርበት ማለት ነው። መከራ በመከራ ላይ ሲደራረ ማለት ነው። ሌላው ደግሞ ብዙ ምንድን ነው? ሌላው ደግሞ የመጀመሪያ ከዱንያ መጨረሻው ቀን የአኼራ የመጀመሪያው ቀን ወይም ደግሞ መላኢከቱ ልዓዛብ እና መላኢከቱ ረሕማ ተብሎም አስተምረውናል ኡስታዝ። ሁለቱ ይመጣሉ። ሙጅሪም ከሆነ አይ ኧረ ይሄ ስንት ዑለማዎችን ሲያስቸግር እና አቡ እና ኡስታዝ ሼህ ኢብራሂም ሲራጅን ሲሳደብ የነበረ ሲሳለቅ የነበረ በእነሱ ሲያሾፍ የነበረ ብለው መላኢከቱ ልዓዛብ ይመጡና እኛን የምንወስደው ይላሉ። በሌላ በኩል ደግሞ መላኢከቱ ረሕማ እነሱ ሁለቱ የተለያየ ነገር ይፈራረቅበታል። ሰማይና መሬቱ ጠቦት ሲያሾፍ የነበረው ነገር ጉዱ ይፈላል ማለት ነው። እና ብዙ ነገር ጊዜያችን እንዳልወስድባችሁ በብዙ መልኩ ነው ኡስታዝ ያስተማሩን። አንደኛ ዱንያና የአኼራ ጉዳይ ሲጨማመርበት ሲፈራረቅበት፣ ሁለተኛ መከራው ሰመንት መላኢከቱ ልዓዛብ እና መላኢከቱ ረሕማ፣ ሌላው ደግሞ ወልተፈት ይሳቁ ቢሳቅ ያው እንደተባለው ወይም ደግሞ በሌላ የዘመዶቹ ደንግጠው ወዲያ ወዲህ ሲሯሯጡ እግራቸው ይወላከፋል። እናቱ፣ እህቱ፣ ባለቤቱ ደንግጠው መሞቱን ሲያውቁ ገርገራ ላይ ሲሆን እግራቸው የነሱ ይጠላለፋልም ብለው ተርጉመውታል። እና ብዙ ትርጉም የሰጡት በዚች እንሻአላህ ብዙዎቹ ወንድሞቻችን ያውቃሉ፣ ግን ጊዜያቸው እንዳልወስድባቸው ኡስታዝ በደንብ አድርገው አስተምረውናል፣ ዘርዝረውልናል። ብዙ መጨመር ከተሻለ ይቻላል። በሌላም በተለያየ መልኩ ፈስረው አስተምረውናል ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ጥሩ መግለጫ ነው። በሚገባችሁ ቋንቋ በሚገባችሁ ስልት ነው የተገለጸው እና ከዚህ በላይ እንግዲህ ያልገባው ካለ በራሱ ችግር አለው ማለት ነው እና ይህ ነበር መልሱ። እሺ 11ኛው ጥያቄው 11ኛው ነው። አሁን يقول سبحانه وتعالى والمرسلات عرفا فالعاصفات عصفا والناشرات نشرا فالفارقات فرقا فالملقيات ذكرا عذرا او نذرا. اشرح الكلمات قالاتو تشوبنم يك لك كشيخ اندسمهاچو غلصاچو. ولماذا اقسم الله بنوعين من المخلوقات بهولت عينت فطرت مالي الله سبحانه وتعالى لمندنو بهولت عينت فطرت የማለይ ማናቸው? አያቶቹስ ምንድነው የሚሉ? አሁን ከአንድ ሁለት ሳምንት የተፈሰረ ነው ይነገር። አያቶቹ ምንድነው የሚሉት? ወልሙርሰላት ዑርፈን ድንጋዮች ናቸው ወይስ መስተዋት ናቸው ወይስ ባህር ናቸው? ወልሙርሰላት ዑርፈን ፈልዓሲፋት ዓስፈን ወናሽራት ነሽራን ፈልፋሪቃት ፈርቀን ፈልሙልቂያት ዚክራ ዑድራን አው ኑድራ። የሚተረጉም ሰው አለ ወንድሞች? ጠይብ መተርጎም ካልቻላችሁ ሼኹ ብዙ አስፍቶ ነው እንትኑ የገለጸው። ጠይብ ምን እናርግ እንግዲህ? የተፈሰረው መያዝ ካቃታችሁ ቀዳዳ ስልቻ ናችሁ ማለት ነው። እሺ ሐኑታ ሐኑታ መኩሪ ማይክፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ለመልስ አይደለም ኡስታዝ አያት ሳቆቆይ ለመለሱት እድሉን እንዲሰጣቸው ለመጠየቅ ነው ኡስታዝ። ቃታስበኝ ልናገር እንጂ እንዴ የመለሱት እድሉን ይሰጣቸው የሚመልስ ከሌለ አዲስ የሚመልሰው ከሌለ ኡስታዝ ማይክሪ እንግዲህ የደነገግነው ህግ ሊታፈርስብን ነው ሆነታ። ሽኑርጀና መኩሪ እንግዲህ ኑርጀና መኩሪ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወልሙር ሰላት ይቆፋ ማለት ለእዝነት የመጣ ንፋስ ነው። ያው ዝናብ ምናምን ያመጣ የሚያወርድልን ለእዝነት የመጣ ንፋስ የሚያመላክት ነው። ፈልአስፋቴ አጽፋ የሚለው ለቅጣት የሚመጣ ንፋስ ነው። በተለያየ ነገር ባለፉት ዘመኖችም አላህ ሱብሃነ ወተዓላ ቅጣት እያመጣ በንፋስ እንዴት እንዳጠፋቸው ያው አስተምረውናል ማለት ነው። ወና ሽራቲ ነሽራ የሚለው ቁርአንን ይዘው የመጡ እነዚህ መላእክቶችን ነው የሚጠቅሰው። አላህ ሱብሃነ ወተዓላ ቁርአንን ያው ለነብያችን ሰለላሁ ዐለይሂ ወሰለም ይዘው የመጡትን መላእክቶችን የሚያመላክት ነው። ያው ጅብሪል ዐለይሂ ሰላም ነው ማለት ነው የተጠቀሰው ቁርአንን ይዘው የመጣው እሱ ስለሆነ። ፈልቃቲ ፈርቃ የሚለው አው ባጥልና ሐቅን የሚለዩ የቁርአን እንግዲህ ባጥልና ሐቅን ስለሚለይ እሱን ለመግለጽ የተጠቀመው ነው አላህ ሱብሃነ ወተዓላ። ወልሙልቂያት ዚክራ የሚለው ደግሞ መከሰጫ ያው ወደ ነብያት ጣይ የሆኑ መላእክቶችን ያው የሚገልጽበት ነው ማለት ነው። አላህ አለ ነጥብ ስጥዋት ወንድሞች የተቻላትን ነገር አድርጋለች ኢንሻአላህ። ለነገራችን ግማሽ ነው የመለሰችው ዋናው ነገሩ አልተመለሰም። የሚሞላላት ካለ ይሞላላት አለበዚያ ግን እሷ ግማሽ መልስ መልሳለች። ጥሩ ነው መመክሯ ብቻ ያስደስታል። على كل حال المرسلات عرفا ያው ለእዝነትና ለ ለጥሩ የመጡ መጣ ንፋስ ነው አለች። ፈልዓሲፋት ዓስፋን ለቅጣት የመጣ ንፋስ ነው። والناشرات نشرا ملائكوش ناتشو يعني وحي زو ميمتو ناتشو فالفارقات فرقا النزي وحي دمو حق النبات اليملي وحي نو فالملقيات الذكرى يعني قرآن يزو لنبيوش مسراجنا يهدمو قرآنو عذرا أو نذرا يعني انتني ميا ملاكثنو مدفوس راي سرو عفوتا برو اندتكفتنو ولتنيا تو مدفوس راي تسرو لمالتنو يعني اندقنا دمو مدفوس راي سرى كتعثالو يمنو قرآنو تقلال لا من دنو مبشراتنا منذرات يازنو يميا بسرون آياتالو ميست أنككوت آياتالو إهن يازنو جن ما شرشا جن يالت سوى يالت كسرشونا جن من دنو الله سبحانه وتعالى بهولت أينت فترة شنو يمالي مجمريا لسونتاتشن مقبي هنا وهانو زناب والمرسلات عرفا النزي زناب يزومي متو لهو تاتشن لسقاتشن لأتنتاتشن مقبي هنا نو تمام ولتن يادمو يقرآن قرآن يزو يمتو ملائكوش دمو لروحاتشن لنفساتشن مقب نو ولتم يسو لجو يمين مقباتشو يمين مقباتشو انتناتشو قباتشو اندموش المرسلات عرفا وان نو زنابنا تقلي يزو يمتو بسو مكنيات بالنزي نفاس أما كاينت زناب يفتران سلزي على زناب على واحد موسو حياة لنورو يتشلم ولتنيا وحي زوم يطلمو على وحي دمو يسوريج سو ديبالا يتشلم انسسانو شيطانو كافرنو سلزي وحي لهوتاتشن لنفساتشن مقبنو زناب دمو واحد دمو لبودياتشن مقبنو يهنو بيقلس وتبزاقزي سلزي لنور جنة نتب سطوات إن شاء الله مكناتهم تاقلالج الشيء أسره لتنيا وطياك يقول سبحانه وتعالى ويطاف عليهم بآنية من فضة وأكواب كانت قواريرا قوارير من فضة قدروها تقديرا قلتوا يه آية قلتوا نتردهوا قلتوا ويطاف بسورة الإنسان ويطاف عليهم بآنية من فضة وأكواب كانت قواريرا قوارير من فضة قدروها تقديرا قال له بتام يمرق انكو يغلصكوتي نجر شي انغدي يني چوحت منم اند موسيقى نو متسموت مسلني اند تفسير ادلم يلا يا جماعه يا اهل الجنه سوت يطاف عليهم بانيا كاس برچكو سيني مالتنا من فضة وأكواب كانت قوارير قوارير من فضة قدروها تقديرا اسكي الله بسم الله والاستمكرو ويني سورة تبارك جرسين جزء عما جرسين يعني سورة البقرة جرسين سورة آل عمران جرسين اوكي زاك مكر حالقن قولتني أدل الستة ان شاء الله رحمة الله وبركاته ويطاف عليهم بآنية من فضة جنة است يقرب الله شوال إقامة لسنو من فضة كانت قواريرا قواريرا مالت برجكو مالتن قواريرا من فضة ك فضة ويم كبر يتسرى برجكو يمسلاتو على الناس سيايوت يعني برجكو مالتنا والله أعلم رحمة الله وبركاته أستاذ أستاذ سياسة وفيت الشيء لاورا ليجن إن شاء الله أستاذ أستاذ سياسة Thank you. አሙ ተናገር ሂጂ ለአሙ ሲያም ነው። ሰላም አለይኩም። إن شاء الله نور جنة حقيقة طرو أفساسر نو يفسرتشو إني بتام شنكلاتين كميمة آياتوش بقرآن إيه آيانو مكناتهم إنيا بزي الدنيا ببر يتسرى بر اللي برشقو كبايا ببر كتسرى بوستي اللو أسايهم يفلقوا النقر بمنم تأمر بوستي اللو أسايهم ترانسبارنت على المبر يجنة قن كنس هنا ونا كرك أتو جمرو يتنسار كيك ناسس كمهونو ሁለተኛ ንጹህ ከመሆኑ የተነሳ በብር የተሰሩ ኩባያዎች ያሉ በውስጥ ያለው መጠጥ ይታያል። ሁለተኛ ነገር በጣም ተአምር ሆነ ብርጭቆ አንተ ለምሳሌ ስትሞላው ይሄን ይበቃኛል ብለህ ነው የምትሞላው? ላ እዛ እንደዚህ የለም። قدروها من الذي قدروها اما ملائكه واما راس كوبايه وراس انتن يميارك ያقال انتن እንደሚያረك አርጎ ይሞላል ወይም መላእክቶቹ አንተ ኡሙሲሃም የሚያረካሽ ነገር አላህ ያሳውቃቸውና አንቺ ብዙ መልፋት የለብሽም በቃ የብርቱካል ጭማቂ ስትሊ ያቀርቡልሻል ያ ስትጠጢ ርክት ያለሽ ማለት ነው። ይሄ ነው የአላህ ሙዕጂዛ የአላህ አያቲህ ነው ወንድሞች እና ትርጉሙ ይሄ እንደሰማነው ነው ማለት ነው። እሺ 13ኛው አያ ይሄም ሁለት ነጥብ አለው قال سبحانه وتعالى وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا. يهجن آية وسداتنا بسورة الجن يمتقنيونك وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا. نا رهقا يمتلون قر فسرات ወይም ደግሞ አያው በሙሉ ምንድነው የሚለው አያው ምንድነው የሚለው ምንድነው የገባ እኔ ብዙ ነው ለፈለፍኩበትና وانه كان رجال من الجن من الانس يعوذون برجال من الجن فزادوهم رهقا. እሺ ማነው የሚገልጽልን رهقا ምንድነው ጅኖች ምንድናቸው ምን አደረጉ ኢንሶችስ ምን አደረጉ? እሺ የሚመለሰው የለም። እንግዲህ ጥያቄው በዚህ እንደመድማለን ኢንሻአላህ። ምክንያቱም የጠየቁ አቡ አኒስ እና ሰነ ሁሴን ሙሲያ መልሱ ከሆነ ምንም ትርጉም የለውም ጊዜ ማጥፋት ነውና የመጨረሻው ጥያቄ ይሆናል። ኡስታዝ ኑር ሐሰን ግለጸው እስቲ ኢንሻአላህ ማይክ ፍሪ። السلام عليكم ورحمة الله تعالى وبركاته. قدين دمي تاوقو يسول جوج ولقد كرمنا بني آدم فتام لقد خلقنا الإنسان في أحسن تقويم قن كبراتشنن براساتشن زكادة الرب جنوش دمي تاوقو لسلمان عليه السلام يتاززو يتاثرو يقرفو نبر بني آدم بتام يفرو نبر ግን በራሳችን በጅህልና ውስጥ ስንገባ ጅኖች እንደምንፈራቸው ሲያውቁ ፈዛዱሁም ረሐቃ ኪብሪያ ኩርሃት ኩራት መንቀባረር ለካ ሰዎች እኛን ይፈሩናል ብለው በሰዎች ላይ መኩራት ጀመሩ መንቀባረር ጀመሩ እንደፈለጉ ዛሬ ጥቅምት ነው በግረድ ይለዋል ያርዳ ዛሬ መስከረም ነው ቀይ ዶሮ ረድ ይለዋል ያርዳ ሙስሊሙ ዛሬ ግንቦት ነው ነጭ በግረ ነው እንትና ጨንገር ረድ ይለዋል ያርዳ እና ፈዛዱሁም ረሐቃ ማለት ጅኖች ኩራት ተሰማቸው ለካ ሰዎች እኛን ይፈሩናል ብለው አሽመደመዷቸው አንበረከቋቸው ለነሱ ታዛዥ እንዲሆኑ በማድረጋቸው ኩራት ተሰማቸው ተንቀባረሩ በእኛ ላይ ማለት እና የተለያዩ ትርጉሞች አስተምረውናል ኡስታዝ ኢንሻአላህ ግዜ በኔ ዞር እየቀረበ ስለሆነ ጅኖች ፈዛዱሁም ረሐቃ ማለት ጅኖች በእኛ ላይ ኩራት ተሰማቸው ለካ ይፈሩናል ብለው ለነሱ እንድንገብር አደረጉን ማለት ነው። 8500 ብር በገዝቶ ያርዳል ቀኑ ካለፈብኝ ጅኑ ይጣላኛል እግሬን ያሳስረኛል ኩራተፈኛ ብሎ እና በተለያዩ በዚህ መልኩ እኛ ለጅኖች የሰው ልጆች ለጅኖች እንድንገብር እንድንፈራቸው እንድንሽመደመድ አደረጉን ማለት ነው። الحمد لله رب العالمين ان المسلمين المؤمنين عدلهم جن لجنوت ميغبرو ميفرو قالو اندوم بمنجل لا سييدو ويونه غزو لا منجل يالو ويونه بوتا لا سيعرفو جيتاي بزيو واشا بزي شلقو حالافي بهونو جن طبقن تنانشوچو تنكولنيوچو انداي تناكولن انداي لكفن انت حالافياچو واناو سيداچو انداي تناكولن تقوطاطرلن ينيا غباريوچ ناچو هيني ني تازاجوچ ناچو بلا እንዳታክ እንዳያረጉን ተከላከለልን ብለው በታላቁ በጅኑ በትልቁ በኋላቻቸው ይመጀኑ ነበር። ትናንሾቹ ጅኖች አታክ እንዳያረጉን ተቆጣጣረልን እኛ ያንተ ታዛዥ ነን ያንተ ገባሪ ነን እና ነገርልን ብለው በጅኑ ይመጀኑ እስከዚህ ድረስ ደርሰዋኔ ሰው ልጅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አው ትርጉም እሱ ነው ግን ኡስታዝ ኑር ሐሰን አልহামዱሊላህ ለኛ አይደለም ለሙስሊሞች ለኩፋር ነው ያልከው ትንሽ እንትን ላርግ አረ ሙስሊሞች አሉ እነዚህ ዛሬ ያላቸው ቆለ ያላቸው ቁብርይን ምናምን ለጅን የሚገዙ ምን ናቸው እነዚህ ስማቸው ሙስሊሞች ናቸው ላኪን ያኒ ለጅኖች የሚገብሩ በጣም ብዙ አሉ በሙስሊሞችም አልহামዱሊላህ ከዚህ ነጃ ያለን ትክክለኛው ትርጉም ከኡስታዝ ኑር ሐሰን አውቀናል። ሁለተኛ ደግሞ ሌላ ዑለማዎቹ የሰጡትን ምንድነው እንግዲህ አሁን የሰማችሁት እነዚህ ጅኖች እንዴ አላህን ተተው ወደኝ ለኛን እየተገዙ ናቸው ብሎ መንቀባረርና ክብሪያ ጀመሩና በቃ እኛ ኢላህነን ለማለት ጀመሩ እነዚህ ጅኖች። ይሄ አንደኛው ትርጉሙ ነው። ሁለተኛ ደግሞ ምን አሉ አንዳንድ ዑለማዎቹ ያኒ እነዚህ ሰዎች ጅንን መገዛት ከጀመሩ በኋላ ጅን አንድ ጊዜ ከተገዛው የሱ እንትን ከሆንክ የሱ ተገጂ ከሆንክ የሱ ምትገብር ሰው ከሆንክ አይተውህም እና ሁሉ ጊዜ ያዛሃል እምቢካልክ ይጨፈልቀሃል። ስለዚህ ረሐቅ ማለት ተዓብ ሰዎች በእጃቸው ወደ ችግር ገቡ። ለምንድን ነው አላህን ከመገዛት ጅንን መገዛት ጀመሩና እነዚህ ጅን ደግሞ አንድ ጊዜ ከተገዛቸው የነሱ ከሆን ክሊተውሃችሉም በችግር በረሐቅ በተዓብ በጣም ያስገቡሃል። አሁን ለምሳሌ ምን ላሉ ዑለማዎች እነዚህ ሳሕሮችና ዛሬ ያላቸው ሰዎች እፎይታና ጥሞና ያላቸው እንዳይመስላቸው አሉ። ሁሉ ጊዜ بشجرنا بالكسونو منورو مكنياتهم لكك كالو كجنوشو اي تواتشو والله انهم ما قاتشو اللو انتنو انزي درو تسانوش يالن تانقايو شالو ساحيرو شالو جنه مي ملكو سوو شالو جمن مملك مالتكو بوث مد قبتهال بأسر بيت قبتهال مالتنو سلزي رهاق يبزاب بهال شجرنا فويتاي للو نورو سلزي جنوشو مدستنيو شالو ምክንያቱም በክብሪያ በኩፍር የተጨማለቁ ናቸው እነዛ ሰዎች ደግሞ ጅነቹን የሚገዙ ደግሞ ደስተኞች አይደሉም ይሆነ وانه كان رجال من الانس يعوذون يعني يعبدون برجال من الجن فزادهم رهقا الى እሺ استاذ حسين ተጨማሪ አለ ማይክ ላንተ ورحمة الله تعالى وبركاته أستاذ الحمد لله إنيا ليال مسلم وإنيا الكبتة أراني كفاميلي وإنيا إنيا بتسبب كبابي بسفري مسلمون وكو نجبك أيبك ميارده لما لا تفلقكت الحمد لله رب العالمين إن سورة الجنن تامران إنيا زي تمارنا سويتش توحيدين عاكي داني أوقنا سويتش لما لا تفلقنا ونجي مسلمون ونجي نجبك كتبور بك يالا تكم تحساس قنبت يالا ميارده በኛ አካባቢ ብዙም እንትን የለውም ኩፋር ብዙም የለም ግን አብዛኛው ጥቅምት ያርዳል መስከረም ያርዳል ተሐሳስ ያርዳል ምን ያርዳል ጅን እየፈሩ ማለት ዛሪ ያሉ እና ለማለት የፈለኩት አልহামዱሊላህ ስራቱ ጅንን በኡስታዝ ተመረን እቺን የተስተካከለ ሰዎች እዚህ ውስጥ ያለን ሰዎች ለማለት ፈልገና ኢንሻአላህ ሰላም አለይኩም ወራህመቱላህ